أصحاب الشمال ما أصحاب الشمال في سموم وحميم وظل يحميم، لا بارد ولا كريم قبل ذلك مترفين، وكانوا يصبون على الحنث العظيم، وكانوا يقولون أئذا متنا وكنا ترابا وعظاما أئنا لمبعوثون. بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على رسول الله. واو، سورة الواقعة. ባለፈው ሳምንት የጀነት ሰዎች ወይም አስሓብ ልየሚንና ሳቢቁን ብሎ እዚህ ምዕራፍ ውስጥ የጠቀሳቸው ሰዎች የጠፋ እንግዳ በፕራይቬት መጥቷል። ሰላም ልበሉ። ሰላም ላንተ። ባለፈው ሳምንት ስለ ጀነት ሰዎች ስለ አስሓብ ልየሚኖች እሺ፣ አፍታን ተቀብያለሁ ላስተምርበት። አሚን አሚን። ዘክላ ኸይር እና የጀነት ሰዎችን አስመልክተን አላሁ ጀለ ወዓላ በጀነት ዓለም ውስጥ ለጀነት ወይም አስሓብ ልየሚን ያላቸው ሰዎች ያዘጋጀላቸውን አንዳንድ የተወሰኑ ወረታዎችን፣ ምንዳዎችን ለማለት ሞክረን ነበር። በስተመጨረሻ አስሓብ ልየሚን ውስጥ የሚካተቱት ከመጀመሪያ ህዝቦች የተወሰኑ ግሩፖች አሉ፣ በርከት ያሉ። ከኋለኛውም ህዝብ እንደዛው በርከት ያለ አካል አለ። አስሓብ ልየሚን ማለት የጀነት ሰዎች ሆኖ ከሳቢቆች በደረጃ ዝቅ ያሉ ናቸውና ከሁሉም ህዝብ ውስጥ የተወሰኑ ግሩፖች አሉ ብሎ ነበር ያቆምነው። ዛሬ አላሁ ጀለ ወዓላ ወደ አስሓብ ሲማል ወደ ግራ ጓዶች ይወስደናል። የግራ ጓድ ስሙም ግራ ነው። እግራ ጓዶችም የሚገቡበት ዓለም በጣም ከባድ ሰጣጥ ዓለም ነው እና እስኪ አላህ ስለሱ ያለውን አብረን። ወአስሓቡ ሽማል ማ አስሓቡ ሽማል፣ እስቲፍሃም ብማዕና አተህዊል ወተግዲዕ ይላል ወተዕጂብ። ወአስሓቡ ሽማል ሌላኛው ግሩፖች አለ። ቅያማ ቀን በሶስት ትከፈላላችሁ፣ ሶስት ግሩፕ ትሆናላችሁ ብሎ አንደኛው ሳቢቅ ነው፣ ሁለተኛው አስሓብ ልየሚን ብሎ ሶስተኛው አስሓብ ሽማል ብሎ ነበረ። ሶስተኛው ግሩፕ እኮ አስሓብ ሽማሎች ናቸዋል፣ የግራ ጓድ በመባል የሚታወቁ አካሎች ናቸው ካለ በኋላ ማ አስሓብ ሽማል፣ ምን የግራ ጓድ አደረጋቸው ብሎ አግራቦት በተቀላቀለበት በጣም አስደንጋጭና አስፈሪ ዓለም እንደሚጠብቃቸው በመግለጽ ማ አስሓቡ ሲማል፣ እነዚህ የግራ ጓዶች ምንድን የግራ ጓድ ያደረጋቸው? የግራ ጓድ እኮ መሆን እኮ እጅግ መከራ የበዛበትን ዓለም እጅግ መከራ የበዛበትን ዓለም መጋፈጥ ነው። ምን ሰርተው ነው ምን የሆነው ነው ለዚህ የግራ ጓድነት ወደ ጀሃነም እሳት ለመውረድ ራሳቸውን ያዘጋጁ ስላል። ወሁም ለዚነ ዩዕጡነ ኩቱበሁም ቢሸማኢሊሂም፣ እነዚህ አስሓቡ ሲማል የሚባሉት ወዓለይኩም ሰላም አስሓብ ሽማል የሚባሉት አስሓብ ሽማል የሚባሉት በግራ እጆቻቸው የስራ መዝገቦቻቸው የሚሰጡ ሰዎች ናቸው። ሌላ ቦታ ለአላህ ፈአማ መን ኡቲየ ኪታበሁ ወራ ወህሩ ወየድዑ ስቡረ ግራ እጃቸው ወደ ኋላ አዝረው እስራ መዝገቦቻቸው ሊቀበሉ ሰዎች ቅያማ ቀን የጥፋት መዓት ሊጠሩ ወይኔ እስራ መዝገቡ በግራ እጄ እኮ ተሰጠኝ መጨረሻ እጅግ አደገኛ ነው በዚህ ከባድ ክሳራ ተዳርጌያለሁ ሳትን የሚጠብቅም እያሉ ዋ ጥፋቴ ዋ ምኞቴ ምናለ ዱንያ ላይ ከመልካም ሰዎች ተቀላቅዬ በነበር ምናለ ዱንያ ላይ እምነት ተቀብዬ በነበር እያሉ በጣም በርካታ ሮሮ የሚያሰሙ ናቸው ይላል አላህ እግራ ጓዶች በስተመጨረሻ ብዙ የሚያሳቅቅ ሕይወት ስለሚጠብቃቸው በአግራሞትና የሚጠብቃቸው ዓለም መራራ መሆኑን ለመግለጽ ማ አስሓቡ ሲባል ምንድነው እንደ ሰዎችን የግራ ጓዶ ያደረጋቸው ይላል ወይም ደግሞ ማሓልሁም ወከይፈ መአሉሁም ማለት ነው። የእነዚህ የግራ ጓዶች ሁኔታቸው ምን አይነት ሁኔታ ነው ያላቸው? እንዴት ብለው ነው የስራ መዝገቦቻቸው በግራ እጃቸው የሚሰጣቸው ራሳቸውን ያዘጋጁት? ለዚህ መከረኛ ህይወት ራሳቸውን እንዴት አዘጋጁ? ምን አይነት ሁኔታ ነው ያላቸው? ወዴትስ ነው የሚመለሱት? እንግዲህ ثم فصل تعالى حالهم فقال ከዛ በኋላ የግራ ጓድ ሆነው ጀሃነም ዓለም ውስጥ ምን ይጠብቃቸዋል ሲል አላህ ራሱ ቢሲል ይናገራል። ፊሰቡኒ በዚህ የግራ ጓዶች እኮ ፊሰቡኒ በዚህ የግራ ጓዶች በሰቡብ ውስጥ ናቸው ይላል። ወሐቢብ እንደዚሁም በሐቢብ ውስጥ ናቸው ይላል። ሐቢብ ማለት ሐርበቱ ሚን ናር ማለት ነው። የእሳት ቃጠሎ የእሳት ትኩስ የሆነ በጣም ያንገበግብ ትኩስነት ያለው የእሳት ዓለም ውስጥ ነው የሚዘፈቁት ይላል። ሰሙም ማለት ደግሞ ፊሪሕን ሓረትን ምን ናር ቱንፊዱ ፊልመሳም ወማኢን ሸዲድ ልሐራራ ወማኢን ሸዲድ ልሐራረቲ ፊ ሰሙም ማለት ሰሙም ማለት አይታችሁ ከሆነ ቆዳችሁን ስታዩት ልብሶቻችሁን ወደ ላይ ሰብስባችሁ ቆዳችሁን ስታዩት ጸጉር ቢበቅልበት ወይም ጥቃቅን ቀዳዳዎች ማይክሮስኮፕ እጃችሁ ላይ አስቀምጣችሁ እንደዚህ ብታዩት ቀዳዳዎች አሉ። እነዛ ቀዳዳዎች ሳንብ ይባላሉ፣ መሳንብ ይባላሉ። እና የጀሃነም እሳት በጣም ከባድ ከመሆኑ የተነሳ እህትና ወንድሞቼ ኃይሉ ስቃዩ እያንዳንዱ የሰውነት ቀዳዳ ሁሉ ያዳርሳል። ፊሰቡብን በእያንዳንዱ የሰውነት ክፍሎቻቸው ውስጥ እየገባ መከራቸውን የሚያሳያቸው ጀሃነም እሳት ውስጥ ነው የሚቆዩት አለ። ወሐቢብ እንደዚሁም የእሳት ቃጠሎ ወይም ደግሞ እጅግ ትኩስና በጣም የፈላ በሆነ ውሃ ውስጥም ነው የጀሃነም ሰዎች ወይም የግራ ጓዶች የሚገቡት ይላል። አስቸገረኝ አፍንጫዬ ትንሽ ወላሂ አፍበሉ። ፊሰቡብን ወሐቢብ በየሰውነት ቀዳዳዎቻቸው ላይ እየገባ መከራ በሚያሳያቸው ጀሃነም እሳት ውስጥ ነው የሚኖሩት። እነማን? የግራ ጓዶች ይላል። ወሐቢብ አንደኛው ሐቢብ ማለት እጅግ ትኩስና የሚያቃጥል መሆነ ውሃ ውስጥ ማለት ነው። ሌላ በአጠቃላይ መልኩ ደግሞ ስናየው መከራና ስቃይ የበዛበት የቃጠሎ ዓለም በሆነው በጀሃነም እሳት ውስጥ ነው የግራ ጓዶች የሚኖሩት ይላል። ዝም ብላቸውም በአይነ ህሊናችሁ አላህ ሱረቱን ዋቂዓ ቁጥር 41 42 ላይ ያለ ነው። የጀነት ሰዎችን አላህ እንዴት አድርጎ እንደሚያንቀባርራቸው እንዴት ያለ የተድላ የድሎት የደስታና የሐሴት ህይወት እንደሚመሩ በተለያዩ ቁርአናዊ ምዕራፎች በዝርዝር አስቀምጧል። የጀሃነም ሰዎች ደግሞ ጀሃነም ዓለም ውስጥ የሚጠብቃቸውን በጣም በርካታ ስቃይና መራራ ነገር በተለያዩ የቁርአን ምዕራፎች አስቀምጦልናል። ዛሬም የጀሃነም ሰዎች የግራ ጓዶች በየሰውነቶቻቸው ቀዳዳ ልክ ስቃዩ ቃጠሎ ገብቶ መከራቸውን በሚያሳያቸው ጀሃነም ዓለም ውስጥ ነው የሚኖሩ። በዚህም ትኩስና አቃጣይ በሆነ ውሃ ውስጥ ነው የጀሃነም ሰዎች እየተመላለሱ የስቃይ አይነቱን የሚቀምሱት ይላል። ወሁሉም አለ ከዚህም ባሻገር አለ ወሁሉም በጥላ ውስጥ ይሆናሉ አለ። ምን አይነት ጥላ ስትሉ ምን ይሕሙም وفي ظل من دخان أسود شديد السواد. የሚያቃጥል በሆነ ጥላ ውስጥ ይቀመጣሉ አለ። ጀሀነም ማለት እንደምታውቁት ሙሉ ዓለሙ በእሳት የተገነባው ጀሀነም ዓለም ውስጥ የሚበቅሉ ዛፎች ራሱ ስራቸው፣ ጉዳቸው፣ ፍሬያቸው፣ ቅጠላቸው እሳት ነው። ጀሀነም ውስጥ ያሉ የውሃ አይነቶች እንደዛው እንደ እሳቱ ግለት የጋሉና ውስጣቸው የሚገቡ ሰዎች የሰውነት ቆዳ ሁሉ የበሸላለት አቅም ያላቸው በጣም ትኩስ ውሃዎች ናቸው። ኦኬ። እንድ በተጨማሪ ደግሞ ጀሀነም ዓለም ውስጥ ያለው እሳት ተጋግቦ ተጋግቦ ጭሱ ምናምን ምን ይሆናል? ልክ እንደ ጥላ ጥቁር ብሎ ክስል ብሎ በጀሀነም ክፍል ውስጥ ይሆናል። ያ ጥላ በራሱ እንደ እሳቱ መርዛማ ነው፣ እንደ እሳቱ አቃጣይ ነው። ስለዚህ አላህ ወንድ ጥላ ብሎ ጠራው። ሲታይ እንደ ጥላ ጠቆር ያለ ነው። ጀሀነም ራስ በራሱ ተበላልቶ እንደ ጭስ ነገር እንዲከመራለ። ጀሀነም ሰዎች እዛ ውስጥ ይኖራሉ አለ። ሲኖሩ ግን አለ ቢያህቡብ፣ ጥላው ከስቃዩ ረፍት የሚሰጣቸው ሳይሆን ቢያህቡባል፣ በጣም ያቃጥል። ራሱ ከእሳቱ ባላነሰ ሁኔታ መከራና ስቃይ ውስጥ የሚጥል ጥላ ውስጥ ነው የግራ ጓዶች ቅያማ ቀን የሚገቡት ይላል። ከእኛና ከእናንተ መካከል የግራ ጓድ ግሩፕ ውስጥ መቀላቀል የሚፈልግ ማን ነው? አምላክ እንደዚህ አሳምሮ ፈጥሮት ሰማይን ገንብቶ ዝናብን አውርዶ ምድርን ዘርግቶ ምድር እንድታበቅል አድርጎ እስትንፋስ ሰጥቶ አይን ጅግር ሰጥቶ ወደዚህ ምድር ያመጣው አምላክ እኔም ካልተገዛኸኝ እንደሆን ካላዳመጥከኝ በቂያማ ቀን የሚጠብቅ የመከራ ህይወት የውልህ አታምንም ከሆነ ብቻ ስማው ነው የሚለው አላህ ጀለ ወዓላ። ስለዚህ የግራ ጓድ መሆን ወይም በየትኛውም ሃይማኖት ወደ ገሃነም ወደ ጀሀነም እሳት መውረድ የሚበረታታ አይደለም። በጣም አሰቃቂ ዓለም ነው። ትክክለኛ የሰማይና የምድር ፈጣሪ እሱን ለካዱ ሰዎች ያዘጋጀው ቅጣት ነው። የግራ ጓድ ብሎ የሚጠራው የእሱን ህግና ስርዓት አንቀበልም ብለው አናውቅህም፣ አልፈጠርከንም፣ አታበላንም ብለው እሱን የካዱ ሰዎች ያዘጋጀው የቅጣት ዓለም ነውና ከዚህ የቅጣት ዓለም አላሁ ጀለ ወዓላ እንዲጠብቀን እውነቱን እንዲያሳየንና በእውነት ለፍተው እውነት ላይ ቆሞ ከሚሉት ሰዎች ያደርገን። ላ ባሪድን፣ ይህ እኮ የጀሀነም ዓለም ሰቡ በእያንዳንዱ የሰውነት ቆዳችሁ ውስጥ ገብቶ ስቃይና መከራ የሚያሳያችሁ የጀሀነም ዓለም ውስጥ ትኖራላችሁ ተብላችኋል። እጅግ ትኩስና አቃጣይ በሆነ ውሃ ውስጥም ትዘፈቃላችሁ ተብላችኋል። ጀሀነም ዓለም ውስጥ ጥላ አለ። ጥላው ራሱ ቢያህቡብ ነው። በጣም ትኩስና የጋለ የሚያቃጥል የጀሀነም እሳት ነው የሚጠብቀው። የጀሀነም ጥላ ነው የሚጠብቃችሁ ብሎናል። ላ ባሪድ ምን አለ መሰላችሁ? ጀሀነም ዓለም ውስጥ ቅዝቃዜ የሚባል ነገር እንዳታስቡ። በርግ ታውቃላችሁ አይደል? ላ ባሪድ፣ ቅዝቃዜ የሚባል ነገር የለም። ምን አይነት ቅዝቃዜ ነው ግን? ከጀሀነም እሳቱ ቃጠለው ቀዝቀዝ የሚያደርግ ሰው ትኩስ የፈላ ውሃ ረት የሚሰጥ ጀሀነም ዓለም ውስጥ ካለው ራሱ አሰቃቂ ከሆነ የጀሀነም ዓለም እረፍት የሚሰጣቸው ቅዝቃዜ በፍጹም የለም ይላል። ወላ ከሪም፣ ጥሩ የሚባል ነገር ወለይሰ ሐሰኑ ልመንበይ ዩስር ቢሂ መን የስተፊኡ ቢዝልህ። ስታዩትም ደስ የሚል ነገር ጀሀነም ዓለም ውስጥ የለም። ከዛ ባሻገር እንዳልኳችሁ ጀሀነም ዓለም ከፋኢደተ ዙሊ ተርጅዑ ኢላ አምረይን። ሁል ጊዜ ጥላ ሲባል የጥላ ጥቅም ሁለት ነገር ነው ያለው። አንደኛው ደፍዑ ልሐር፣ ጥላ ሲባል በባህሪ ሙቀትን ቃጠሎን ሙቀትና ቃጠሎን የመከላከል የመገፍተር ፋይዳ ነው ያለው። ሁለተኛው ስናየው ደስ የሚል ነገር ነው። ጥላ ስታዩት ራሱ ደስ የሚል ነገር ነው ነው ነው። እና ከዚያ አኳያ አላህ في ሁሉም ይሕቡብ እጅጋ ጣጣይና ትኩስ በሆነ ጥላ መሰል ነገር ውስጥ እዛንም ሰዎች ይገባሉ ሲል ዱንያ ላይ እንዳለው ጥላ ከስቃይ የሚያሳርፋችሁ ብላችሁ ባትጠብቁ። ዱንያ ላይ እንዳለው ጥላ ሲታይ ደስ የሚል ግብግብ የሚል የጥላ ተጨባጭ የለም። ምንድን ያለው ቢያሕቡብ ነው። አቡ እስኪሻልም ይዝለለው ወደ ቢሃ ታች ነው የእውነት አፍንጫ ዝብት እያደረገ ነው። እና ላ ባሪዱን ወላ ከሪም እዛንም ሰዎች ቅዝቃዜ ይሄ ከስቃዩ እረፍት የሚሰጣቸው ቅዝቃዜ እንዳለ ነገር ነው ያገኙ። ወላ ከሪም ጥሩና ጥሩና ለእይታ ራሱ ደስ የሚል ነገር በፍጹም አያገኙም ማለት እና በዚህ መልኩ ነው አስሓብ ሽማልም ጀሀነም ዓለም ውስጥ የመከራ ህይወት እንዲገፉ አድርገው ይላል። ስለዚህ እኔ ማለት ነው እኔ እንደ ግሉ ምናስ ይመስላችሁ የትኛውም የሰው ልጅ ከዚህ አይነት የመከራ ህይወት አላህ ይጠብቀው። የትኛውም የሰው ልጅ እኔ እስከሚገባኝ ድረስ እስልምና ጎሉ ረህማ ነው። ጎሉ እሰው ልጆችን ህይወት ዱንያም ላይ አኼራም ላይ ወደ ተሻለ እርከን ማሸጋገር ነው። ለዚህ ነው ሁሉ ጊዜ የምትሰሙት አያት አላህ ኢና አርሰልናከ ረሕመተን ሊልዓለሚን ላ እኛ እኮ አንተን ለዓለም እዝነት አድርገን ነው ያ ሙሐመድ የላክንህ ይላል። ስለዚህ ይህ እዝነት ምንድን ነው ካላችሁ የሰው ልጆች አስሓብ ሽማል ሆነው ወደ ጀሀነም እሳት ገብተው አላህ ካዘጋጀው የመከራ ህይወት እንዳይዘፈቁ በእዝነት እነሱ ወደ እውነት መጥራት ወደ ጀነት አምላክ ወደሚወደው መንገድ ማስተዋወቅ ነው ከኛ የሚጠበቀው። ሰዎች ወደዛ ዓለም እንዲገቡ መግፋት፣ በኩፍር እንዲቀጥሉ መግፋት፣ ክፉ ቃል እየተናገሩ ክፉ ቃል እየሰሩ ሰዎችን ወደ ጀሀነም እሳት ከመገፈር ይልቅ ከዚህ አሰቃቂ ሰዎች እንዲወጡ ከነፍሶቻችን ጀምረን መስራት ነው የሚጠበቅበት። አንተ በጀሀነም እሳት ውስጥ ሰዎች ገብተው መከራቸው ነው ያሉ እየተባልክ ከዛ ህይወት እንዲወጡ እማትጨነቅ እማትጠበብ ማታስብ የተወሰነ አስተዋጽኦ ማታበረክት ከሆነ አንቺን መትረፍሽን አላህ ይወቅልሽ። ለምን ካላችሁ ዱንያ ላይ ጎላችን ዒባዳ ነው ብለናል። ጎላችን አምላክ ወደዚህ ምድር ሲያመጣን ጎሉ እሱን እንድናመልክ ነው። ኮምፒውተር ኮምፒውተር አምራቾቹ ሂዱና ጠይቋቸው እስቲ ጎላችሁ ምንድን ነው ብትሏቸው፣ ይሄ ግዑዝ ነገር የሰው ልጆችን እንዲያገለግል ፈልገን ነው ያመረትነው ነው። ሌላ ምንም ጎላቸው ወይም ልንገለገልበት ወይም የሰው ልጆችን በቀላሉ ይሄኛ ነው በቀላሉ እንድንገናኝ ኮምፒውተር እንዳገለግል ነው ያገለግል ነው። ዱንያ ላይ የሰው ልጆች የሚያበርቱት ብዙ ነገር ሁሉ ጥቅሙ ወደ ሰው ልጆች ነው የሚመለሰው። ጉዳትም ከሆነ እንደዛው አላህ ጀለ ወዓላ የሰው ልጆችን ፈጥሮ እሱን እንድናገለግለው እሱን እንድናመልከው ይፈልጋል። ይህንን ስናደርግ ገብቷችኋል፣ ያዘጋጀው እጅግ ማራኪና ውድ ዓለም ለጀነት ያጭናል። እሱም አገልግሎ እንዲህ ስንል አሁን ኮምፒውተሩ ቢበላሽ ሄደ ማለት ነው። ምንድን ነው አደርገው ወላሂ ህዝብ ሸጠዋለሁ በዚህ ካጣው ከቤት አውጥቼ ጥለዋለሁ። እኔ ካልተገለገልኩበት ኮምፒውተሩ አይጠቅም። የሰው ልጅም አምላኩን ማገልገል ካቆመ ወደዚህ ምድር የመጣበትን ጎል ከረሳ አምላክ ዘንድ ቫሉ ያጣል፣ አምላክ ዘንድ ክብሩ ይወርዳል፣ አምላክ ለቅጣት ነው የሚያጨው። ስለዚህ ለቅጣት አምላክ ሰዎችን ያጫል ከተባለ ሰዎች በአምላክ የቅጣት መረብ ውስጥ እንዳይገቡ ሙስሊሙ መረባረብ መቻል አለበት። በምን ረሕመት እያሳየን ፍቅር እየሰጠን በግነትን እያሳዩን ሰዎች ወደ ጀነት እንዲገቡ የበኩላችን ጥረት ማድረግ አለብን። አላ አስሓብ ሽማሎች ይህን አይነት ተጨባጭ የሚጠብቃቸው ሲሉ እንዴት ያሳዝናሉ ብለህ ብትቀመጥ ከሆነ አንተን በተፈን አላ ይወቅል። ለምን ቻላችሁ ጀሀንም ሰዎች እንዲህ አይነት መሰ ይጠብቃቸዋል እየተባለ ራስንም ሰውንም ለማትረፍ ካልተንቀሳቀስን ከጀሀንም ለመትረፋችን ምንም ጋራንቲ የለንም፣ ምንም ማለት ነው። ስለዚህ ባረክላሁ ፊኩም ከዚህ አሰቃቂ ሰዎች የሚጠበቁ በግላስ ሊሆን ይችላል፣ በተግባር ሊሆን ይችላል። በፍቅር በእዝነት ሰው ልጆችን ወደ እስላም መጥራት አለብን ብዬ አስባለሁ። እናም ባላላ እነሱ እኮ እነዚህ አስሓብ ሽባል የተባሉ የግራ ጋብ ተብለው ያዘጋጀውት የቅጣት አለ የታጩ ሰዎች እኮ አለ ካዱ አለ ነበሩ እኮ አላላ ቀብለ ዛሊከ ከዚህ በስተፊት ነበሩ አለ። ከም በስተፊት አኼራ ዜጋ ከመምጣታቸው በስተፊት ነበሩ። ምን ነበሩ? ሙትረፊን ተቀማጣዮች ነበሩ። በቃ ምርጥ የሆኑ መኪና ይጓዛሉ። በጣም በርካታ ቀርሻላቸው ይበላሉ፣ ይጠጣሉ። በቁንጦት ዓለም ላይ ጣራ የነኩ ሰዎች ነበሩ። እና ቁንጦት ድሎት የሚባል ነገር ከአምላካቸው አራቃቸው። ድሎት የሚባል ነገር ወደ ምድር የመጡበት አስረሳቸው። ድሎት የሚባል ነገር የመሰለ ሰው ልጆች እንደያዝሉ አእምሯቸው ደፈረው። በዚህ ሳቢያ ነው ጀሃነም ዓለም ውስጥ ከትቼ እንዲህ አይነት የመከራ ህይወት ማቀምሳቸው ይላል። እኛ መካከል ድሎት ያልሸወደው እኛ መካከል ዱንያ ሸውደው አግኝቶ ተርፎት ድሃ ላይ መጨከን ያልቻል ማን ነው? በገንዘቡ አላህ የሚፈልገውን ስራ መስራ ማን ነው? ይህን ማድረግ የቻሉ ሰዎች ድሎት ቅንጦት ሸውዷቸዋልና አላህ ከወቀሳቸው ሰዎች ተርተ ይመደባሉ አንለም። ስለዚህ አላህ በሚሰጠን ጸጋ ልክ ለሰው ልጆች እንድንደርስ ሰዎችን ልንደግፍ ግድ ይለናል። ብዙ ጊዜ ሙሳ ስለም ማ መላ እብኑ አደም ውዓአን ውዓ ሸሪ ኢላ ሚን በጢኒሂ ይላሉ። አው ከማ ቃለ ነቢዩ የሰው ልጅ አሉ በጣም መጥፎ ዕቃ ሞላ ከተባለ እንደሆኑ መጥፎ ነገር የለም አሉ። ጥጋብ ማለት ነው፣ ድሎት ማለት ነው። ሰው በልቡ መብላት፣ በልቡ መጠጣት፣ በልቡ መልበስ፣ በልቡ መብላት ከጀመረ የሚታየው ያንን ነገር ሸር ሸሩ መጥፎ መጥፎ ከአምላክ መራቁ በቃ ኩራቱ ትዕቢቱ ነው። እየወጠረ እየወጠረ እየወጠረ ይገለ ባጣ ቁጥር ሁሉ ትንሽ እንደሆነ ንብረት እንዳለበት ደካማ እንደሆነ ይሰማዋል። ብሎት የበለጠ ሰው ልጆችን ያጠፋል። ለዚህ ነው ነብሳ ስለም ባቢሩ ብልአዕማል ይልና በመልካም ስራ ተጣደፉ ሀልተን ተቢሮን ትጠብቃላችሁ ቤልና ሰባት ነገር ጠቅሱና ከዛ ውስጥ አንዱ ሪደን ውጥ ሄድ ያሉ ሰው ልጆችን የሚያጠም የሆነ ሀብትና ብሎት ውስጥ መግባት ነው የፈለጋችሁ። እዛ ውስጥ ስትገቡ ለአኼራ መስራት የሚባል ነገር ከአቅላችሁ ይጠፋል። እዛ ውስጥ መግባትን ነው የምትፈልጉት ብለው ይሄ ብሎት መቀማጠን የሚባለው እርክ ላይ ሰው ገብቶ ድሃውን ማሰብ አኼራን መርሳት ሲጀምር እጅግ አደጋ ነው፣ እጅግ አደጋ ነው። ስለዚህ ቁርአን ሙትረፍ በቅንጦት በብሎት ውስጥ ያሉ ሰዎች ናቸው አስሓበ ሽባል የግራ ጋብ ተብለው ወደ ጀሃነም እሳት የሚወርዱት። ለምን እዚህ ዱንያ ላይ ሰው በላ ማለት ለምን ወደ ጀሃነም እሳት ይወርዳል ሲባል ብሎት በራሱ የሰው ልጆችን ከአምላክ በአብዛኛው ያርቃቸዋል፣ በአብዛኛው ማለት ነው። ስለዚህ አላሁ ደግሞ ወላሂ ሙእሚን አገኘም አጣም እኩል ነው። እሱ ጋር አግኝቶም አላህን ያመሰግናል፣ በተሰጠው ነገር ይሰራል፣ አኼራን በፍጹም አይረሳም። አቶም ይሰብራል፣ አላህ የወሰነበትን ነገር በፍቅር ይቀበላል። ድህነቱም ችግሩም መከራው ለሱ ኸይር ነው። ድሎትም ሲመጣ በአግባቡ አላህ ሰጠውን ጸጋ ይጠቀማል፣ ለሱ ኸይር ነው። ከዛ ውጭ ግን ከኢማን ላይ የወጡ ሰዎች ግን ሀብት፣ ቅንጦት፣ ድሎት ወላሂ ድሃን እንዲገለብጡ ራሳቸውን በልዩ ፍጡር እንዲቆጥሩ ስለሚጋብዛቸው የጀሃነም እጣ ፈንታ የሚጠብቃቸው ይሆናል። አላህ ይጠብቀን። ይሄ ምድራዊ ህይወት አታሏቸው፣ ቅንጦት ድሎት አታሏቸው፣ ከአምላክ ከመራቅ አላህ ይጠብቀን። ወካኑ አለ ነበሩ እኮ አለ አላህ እነዚህ ግራ ጋቦች ቅድም ጀሃነም ዓለም ውስጥ ይገባሉ ተብሎ ተዛትባቸው ሰዎች ነበሩ አለ። ምን ይስሩ ይዘወትሩ ነበር አለ አላህ ይስሩን ወካኑ ዩዳዊሙነ አለ ዘንብ ልዓዚም ወሁወ ሽርክ ቢላህ ይዘወትሩ ነበር አለ ልሕንቲ በወንጀል ላይ አልዓዚም በታላቅ ወንጀል ላይ ይዘወትሩ ነበር አለ። ያም ታላቅ ወንጀል ምንድን ነው? ሽርክ ነው። ያም ታላቅ ወንጀል ምንድን ነው? ኩፍር ነው። የሰው ልጅ ወደዚህ ምድር ያመጣውን አምላክ መርሳት እሱን ትቶ ፍጡርን መገዛት ለፍጡር መስገድ ለፍጡር ፍጡርን ማምለክ ወደዚህ ከሰው ሲሻገር ሕንፈል ዓዚም ከባድ ወንጀል ማለት ምድር ላይ ይሄ ነው። እና ዛሬ ዱንያ ላይ ሽርክና ኩፍር ተግባር ላይ ይዘወትሩ ነበር። አይደነግጡም። ከአምላክ ጋር ለድንጋይ ሰግዱ፣ ለሰው ሰግዱ፣ ለወልይ ሰግዱ፣ ለመላይካ ሰግዱ፣ ለጅብ ሰግዱ ደንግጠው እንኳን አይቆም ነበር። የፈጠርን አምላክ አስቀየም ነው ብሎ እንኳን አያስብ ነበር። ምን ያደርጋሉ? ይስሩን በጣምነት ነበር። እንደውም ደስ እያላቸው ነበር ሚሰግታል። በዚህ ዛቢያ የግራ ጓድ ሆነው የስራ መዝገቦቻቸው በግራ እጆቻቸው ሰጥቷቸው ወደ ገሃነመ እሳት እንዲወሩ ተደርገዋል። የቆሉ እንዲህም ይሉ ነበረ። አንዳንድ ጊዜ ሳት እያደረጋቸው፣ አንዳንድ ጊዜ መረር ያለ የሽርክ ምናምን ዓለም ውስጥ ሲገቡ ምን ነበረ? ኢዛ ሚትና በሞትን ጊዜ ወኩና ቱራበን ሞትን አፈር በሆን ጊዜ ወዒዛመን አፈር በሆን ብቻ ነው አጥንት ምስባሽ አጥንት በሆን ጊዜ አኢና ለመብዑሶን እኛ እንቀሰቀሳለን እንዴ ይሉ ነበር። ዛሬም እኮ አይናገሩት እንጂ አብዛኛው ሰው ልጅ ሞቶ መቀስቀስም ፕራክቲካሊ እንዳልተቀበለ እየነገረ ነው። አይሰግድም፣ ጉቦ ይበላል፣ ይሰርቃል፣ ሰው በግፍ ይገላል፣ ዝሙት ይሰራል፣ ይጠጣል፣ ድንጋይ ያመልካል፣ ጅን ያመልካል፣ ያለ ምንም እንትን በተዘዋዋሪ መንገድ አይናገረው እንጂ ሞቱ መቀስቀስ የሚባል ነገር የለም። እኔ በስብሽ አፈርሆኝ አጥንቶች ተበታትኖ ሲያበቁ ዳግም ህይወት ተሰርቶ ልጅ ይመጣል የምትሉ ሬንማ ትፈግሩ ለሚሰማችሁ የሚያለፍፉ የሚል ነው ይመስለ ሰው በተጨባጭ ኮምፕሌትሊ አምላኩን አላህን ከመገዛት ፈቀቅ ሲል የሚጠብቀው ጣፋንታ ይሄ። ኦኬ። ስለዚህ አላሁ ጀለ ወዓላ አስሓብ ሽማል ሆነው የግራ ጓድ ሆነው በግራ እጆቻቸው የስራ መዝገቦቻቸው ተሰጥቷቸው ዛሬ እኮ ማለት ነው ዛሬ ማለት ነው ወላሂ ማትሪክ ላይ ቆይ ሊዘጋቢ ነው ማትሪክ ላይ ትልልቅ የትምህርትና የፈተና ቦታዎች ላይ ሰዎች ለፍተው ደክመው ጥረው ግረው ጥረው ግረው ውጤት ሲያገኙ ያለፉ ያልጣሩ ለፈተና ራሳቸውን ያላዘጋጁ በትክክል ተማሪ ሰራተኛ ሆነው ያልተጓዙ ሰዎች የውጤት ቀን በግራ እጃቸው የስራ መዝገቦቻቸው አይሰጣቸው እንጂ በቀኝ እንኳን የሚሰጣቸው አንገት የሚያስደፋ ውጤት ነው። ልክ እንደዛ ማለት ነው። አኼራ ላይ ከአምላካቸው ጋር ሳይተዋወቁ ወደዚህ ምድር ማን እንዳመጣቸው ፈልገው ሳያገኙ ከዚህ አምላክ ጋር የተገናኙ ሰዎች ቅያማ ቀን ስራ መዝገቦቻቸው ሲሰጣቸው አንገታቸው ይደፋሉ። በግራ እጆቻቸው ሲሰጣቸው አንገታቸው ይደፋሉ። አንገታቸውን ደፍተ በስተመጨረሻ ወደማይቻለው ጀሃነም ዓለም ዛሬ ስናስበው ህሊናችን አይደለም ምናችን ሊሸክም የማይችለው ዓለም እንዲገቡ ይደረጋል ይላል። እና ክርክርም ላይ በዚያ አጋጣሚ ብናገር ሲኖርባቸው ሚላሉ አረ አኢዛ ሚትና በሞትን ጊዜ ወኩና በሆን ጊዜ ቱራበን አፈር በሆን ጊዜ ወዒዛመን አጥንት በሆን ጊዜ ሞተን ስጋዎቻችን አፈር በልቷቸው አጥንቶቻችን በስብሰውና ትበታትኖ ሲያበቁ አኢና ለመብዑቶ አኢና ይላሉ። እኛ ለመብዑቶ እንቀሰቀሳለን እንዴ ብለው ይናገራሉ። አምላክ ወደዚች ምድር ከዛች ልብት እንደገነባቸው ረስተው አምላክ ደሎ አስብሶ ዳግም እንደሚያነሳቸው ተጠራጥረው እንዲህ ይናገራሉ አለ። ባይናገሩ እንኳን ስለሚጠራጠሩ ለዚህ ዓለም መስራት አይፈልጉም አለ አላህ። ነቢዩ ሰለላሁ ዐለይሂ ወሰለም በሐዲስ ደረጃ የሰው ልጅ አሉ የሰው ልጅ ሲሞት እያንዳንዱ የሰውነት አካሉ አፈር ይበለዋል አሉ፣ ምስጥ ይበለዋል አሉ። ኢላ አጅበ ዘነብ አሉ። አጅበ ዘነብ ብትባል ከኋላ በኩል ከመቀመጫችን ከፍ ብሎ ያለ የእግር ክፍል አለ። እዛች ቦታ ላይ የምትገኝ ሳይንስም ደርሶበታል። አፈር እንደማይበላው እንደማይበሰብስ ተረጋግጧል ይባል። ከተማሩ ሰዎች ይሰማሉ ነገር አለ። ያች አጅበ ዘነብ ብንቀበርም ውሃ ይበላንም ስጋችንን ምንም ይብላ ምንም ይጠጣ ምንም ያቃጥለው ያች ነገር እንዳለ ተጠብቃ ትኖራለች አለ እና አላህ ያችን ነው በቃ ዛሬ ከንፍጥ እንደገነባን ሁሉ ነገ ቂያማ ቀን አጅበ ዘነብ ብቻ ይይዝና ከዛችን እንደ አዲስ ገንብቶ ሰርቶ ቁር አልብሶ አርዱል ማሕሸር ለሳሚ ያቆሙ። ስለዚህ ይሄን ነገር መካድ እኔ በሌላ ቋንቋ ከንፍጥ መፈጠርን መዘንጋት ይመስለኛል። ሰው ከንፍጥ ነው ከስፐርም ነው የተፈጠርከው የተባለ በብዬ ሳበቃ ደግሞ ከስፐርም አይደለም ዳግም አጥንቶችን ሰብስቦ ወደ ህያውነት አመጣለሁ ስለ አምላክ ነው ለመቀበል ከባድ ሎጂካል አይደለም። ምክንያታዊ ኩፍር ምክንያታዊ አይደለም። አሳማኝ ምክንያት የለም። አባኡና ይላሉ ወይም አባኡና አባቶቻችን አልአወሉ ምናሉ መጀመሪያ አኢና ለመብዑሱ እኛ እንቀሰቀሳለን እንዲ አሉ። አባኡን አልአወሉ ወይስ የመጀመሪያ አባቶቻችን ይቀሰቀሳሉ ማለት ነው? ቀደም ሲል አሁን ራሱ ቁሙና ስሙ። የእናንተ ስንት ጊዜ አያቶቻችሁ ወይ ተቀብረዋል? እኛ እንቀሰቀሳለን። አረ እኛ ርስተው የእኛ ሰዓቶች ይቀሰቀሳሉ ማለት ነው ብለው ይናገራሉ። መልሱ ወረቢ ወትባአቱ አትጠራጠሩ፣ አዎ በጌታ ይምላለን ትቀሰቀሳላችሁ፣ ትቀሰቀሳላችሁ ብሎ አላህ ቁል በላቸው። እንግል አወሊነ በዛ የመጀመሪያዎች እኮ ወልአኪሪ የመጨረሻዎቹ ለመጅሙዑ ይሰበሰባሉ በላቸው። ኢናቢቃቲ የመጀመሪያዎቹ ከአባታችን አደም ጀምሮ ማለት ነው። ከአባታችን አደም ጀምሮ ቅያማ እስኪቆም ድረስ ያለው የሰው ልጅ ተሰብስቦ አላህ ፊት ይቆማል። ኢናቢቃቲ የውሚን ማዕሉም እስከታወቀው የቀነ ቀጠሮ እለት ድረስ በታወቀው ቀነ ቀጠሮ እለት የመጀመሪያዎቹ መጨረሻዎችም ይሰበሰባሉ ይለናል። ሁለሁም ያ ሙሐመድ ዛሬ አንተ ገን ቆመው አፈር ሆነን በስብሰን አጥንቶቻችን ተበታትነው ያውን አለን አባቶቻችን ሲቀሰቀሳሉ ብለው ለጠየቁ ሰዎች በላቸው ምን እንል አወሊን ወልአኺሪን ان الخلائق جميعا السابقين منهم واللاحقين كدم سوري يالفوتهم الناس يتكتلوتهم حزبوت باتقال من يالو لمجموعون سيجمعون ويحشرون اليوم بالحساب الذي حدده الله بوقت معلوم لا يتقدم ولا يتاخر الله بتشا بنياوقو قنا قطرو قلت كل مسبسبا ሁሉም ይሰበሰባል። ለመጅሙዑ ይሰበሰባሉ ኢላሚቃቲ እስከ ቀነ ኢላሚቃት ማለት በቀነ ቀጠሮ ላይ ማለት ነው። ኢላሚቃቲ የውም የውም ማለት ቀን ሚቃት ማለት ቀነ ቀጠሮ ማለት ነው። ኢላሚቃቲ የውም ማዕሉም ማዕሉም ማለት ታወቀ ነው። በታወቀው ቀነ ቀጠሮ እለት ሁሉም ይሰበሰባል። የሚቀር አንዱም ፍጡር የለም ማለት ይሄ እለት ደግሞ አላህ በሌላ አያት ላይ ብሎ የጠቀሰው ዛሊከ የው መጅሙዑ ለሁናስ ይሄ ቀን ማለት የሰው ልጆች ሁሉ የሚሰበሰቡለት መራራ ቀን ነው። አንዱም ፍጡር ሾልኳ ነው። ዛሬ የሰው ልጆች በአንድ ድምፅ የተቀበሉት እውነት አለ። ያ እውነት ምንድነው? ሀብታቡም ድሃው ባለስልጣኑም ተራው ሰው የተማረው ጃሂሉም ሴቱም ወንዱም ሞትን ይቀምሳል ይህ አቂዳ ሁሉም ጋር አለ። ይህ እምነት ይህ አቂዳ ሁሉም ጋር አለ። አሁን የሚፈለገው ትክክለኛው እምነት ልክ ቦትን እንደተቀበላችሁት ሁሉ ከቦት ቀስቅሶ ለፍርድ የሚያመጣችሁ ለፍርድ ከባድ ሜዳ ላይ ሁሉም ፍጡር የሚሰበስብ ኃይል አለ ትሰበስባላችሁ ብለው እምነት መቀበል ነው እንጂ ችግሩ በጣም በርካታ ነጥብ እኮ ያስማማናል። የሰው ልጅ ፈጣሪ እንዳለ ሁሉም ተስማምቷል። ማነው ፈጣሪ? ኺላፍ አለ። የሰው ልጅ ይሞታል፣ ሁሉም ተስማምቷል። ማነው የገደለው? ኺላፍ አለ። ከሞት በኋላ እሳ ይቀሰቀሳል ወይ? ኺላፍ አለ። እዚህ ቦታ ላይ መስማማት ከተቻለ ወጥ ሆኖ እምነት መገንባት ብቻ ላይ ፍማለ። ከዛ በኋላ እኮ እነኩም እናንተ እኮ አዩሃን ባሉን ልሙከድቡን አዩሃን ባሉን እናንተ ጠማሞችና የተሳሳታችሁ ህዝቦች ሆይ አልሙከድቡን ውሸታሞች አስተማማይ የሆናችሁ ህዝቦች ሆይ ለአኪሎን ትመገባላችሁ። እሺ ሚንሸጀሪን ሚዘቁም ዘቁም ከተባለው የዛፍ አይነት ትመገባላችሁ። ዱንያ ላይ ጀሀነም አለ ስትባሉ ትከብቦ ታስተባብሏል ነበር። አምላክ ፊት ለፍርድ ትቆማላችሁ። አምላክ አጥንቶቻችሁን ሰብስቦ ዳግም ይሄን ዘርቶ ስጋ አጥንት ደም አድርጎ ወደ ህያውነት ይመልሳችኋል ስትባል ተከብቦ ታስተባብሏል ነበርም። በዚህ በማስተባበል ባህሪያችሁ በላል ውስጥ ገብታችኋል። ጥመት ስህተት ውስጥ ገብታችኋል። በመግባታችሁም ደግሞ የሚከፈላችሁ ደሞዝ መራራ ነውና ለአኪሉን ላሚቷ ላመተው ከትባለ ትመገቧታላችሁ። ምን ሸጀሪን ከዛ ምን ዘቁም ዘቁም ከተባለው ጀሀነም ዓለም ውስጥ ከሚበቅለው ዛፍ እንድትመገቡ ትደረጋላችሁ። መሽትተውና ሰው ከፍሮ ዛሬ እኮ ዱኒያ ላይ ኢትዮጵያ ውስጥ የኢትዮጵያ ህዝብን የሚመራ ህገ መንግስት አለ። ይህን ህገ መንግስት የተላለፈ ሁሉ ይቀጣል በኢትዮጵያ ህግ መሰረት ማለት ነው። ልክ እንደዛው አላህ ምን እያለ ነው? እኔ ያስቀመጥኩትን ህግና ስርዓት ጥሳችኋል፣ ትቀጣላችሁ። ድርድር የለም ነው። ከቅጣት ለማምለጥ ህግ ማክበር፣ ስርዓት መጠበቅ ነው ከእናንተ የሚጠበቀው። ካልሆነሳ ትቀጣላችሁ። ቅጣት ደግሞ ለአኪሉን የሚዘቁም ዘቁም የተባለ ጀሀነም ዓለም ውስጥ የሚበቅል የዛፍ አይነት አለ። ያንን ቅጣት ትቀምሳላችሁ። ፈማሊኡን ዛፍ ትበላላችሁ። ثم انكم يا معشر كفار مكه እናንተ የመካ ጣዖት አምላኪያን ሆይ አባሉን عن الهدى ትክክለኛውን የአምላክ ጎዳና የሳታችሁ ህዝቦች ሆይ አልሙከዝቡን بالبعث والنشور የሰው ልጆች ከቀብሮቻቸው ይቀሰቀሳሉ አላህ ፊት ይቀርባሉ በሚባለው አሳሰብ የካዳችሁ ህዝቦች ለአኪሩነ ሚሸገር ዘቁም ዘቁም የተባለው ዛፍ ትመገባላችሁ አለዚ ዘንብቱ ፊ አስል ጀሒም በጀሀነም ስረኛው ክፍል ላይ የሚበቅል ማለት ነው። ጀሀነም ደረጃዎች አሉት አይደለም? ሰባት ክፍሎች አሉ። ዝቅተኛ የጀሀነም ክፍል ላይ መሰረቱን የጣለ ዘቁም የተባለ ትልቅ ዛፍ አለ። ያ ዛፍ የተተከለው እሳት ላይ ነው። ራሱ እሳት ነው። ግንዱ፣ ቅጠሉ፣ ዛፉ፣ ፍሬው ሁሉ እሳት ነው። ስለዚህ ይህንኑ ዘቁም የተባለው ዛፍ ትመገባላችሁ። ስትመገቡት ደግሞ ሾካማ ነው ትበሉታላችሁ። ላዩስሚን ወላዩግን ብጆዕ ነው። አያወፍርም። ረሃቦቻችሁን ባያስታግስም ከስቃይ ላይ ስቃይ ቢጨምር የጀሀነም ሰዎች ይባላል። ወገኖች ጀሀነም ዓለም ውስጥ ገብተው ረሃብ ይለቀቅባቸዋል። ተራብን ተቃጠል ሲሉ የሚመገቡት እንዲህ አይነት መራራ ዛፎችን ነው። እንዲበሉ ይደረግና በስተመጨረሻ ጠማን ደግሞ ሲሉ ሐር የሆነ በጣም አቃጣይ የሆነ ጀሀነም ውስጥ የፈላ ውሃ እንዲጠጡ ይደረጋሉ። የሚጠጡት የጀሀነም እሳት የሰውነት ሰው ውስጣቸውን ብጥስጥስ አድርጎ ከመቀመጫቸው እንዲወጣ የማድረግ አቅም ያለውን ውሃ እንዲጠጡ ይደረጋሉ ይላል። ስለዚህ ከዚህ አይነት ስቃይ ለመትረፍ እምነትን መጨበጥ እውቃት ይሉ እምነት የሚለው ቃል ተዉትና አምላክን ፈልጎ ማግኘት ግድ ይሆናል። ፈማሊኡነ አይበሉም ማለ ምንሃ ከሷ ከምኗ ይቺ ዘቁም የተባለችው ዛፍ በልተው አይበሉም። ምንህል ብጡ እሷን ተመግበው ሆዶቻቸው በፍጹም አይበሉም። ፈሻሪቡን ደግሞ ቢጠጣሉ አላላ አለይ በሱ ላይ በምኑ ላይ ይህምን ዘቁም የተባለው ዛፍ ይመገቡና ምን ይጠጣሉ? ምን ልሐቢብ ትኩስና አቃጣይ የሆነውን ውሃ እንዲጠጡ ይደረጋል አለ። ፈሻሪቡን አለይህ ልማ አልሐር ለዚ እስተደ ገለያንሁ ማለት ነው። በጣም ፈልቶ ፈልቶ ፈልቶ የተፍለቀለቀ ያ ውሃ ጠማን ሲሉ ሰጣቸውና እሱ እንዲጠጡ ይደረጋል። እሱ ደግሞ ሲጠጡ ውስጣቸውን በጣጥሶ ከሰገራቸው ጋር እንዲወጣ ያደርጋል። ከዛ ድጋሚ ደግሞ ይጠገናሉ። ምግብ ሲሉ ይሰጣቸዋል፣ ጠማን ሲሉ ይሰጣቸዋል። ያሉበት አለም ስቃይ ነው፣ ከባድ ነው። ይህ እንግዲህ አይደለም በቃ። አንዳንድ ጊዜ በዚህ አይነት ዛሬ የሰው ልጆች ያላዩት ያልሰሙትን ነገር ግንበር ለማያምን ልብ ከባድ ነው። ግን አምላክን አላህን ላወቀ ሰው ግን የሚያስበረግግ የሚያስፈራ የሚያስተነብቅ ነው። አንዳንድ ጊዜ ወላሂ ከልብ ነው የምነግራችሁ፣ እናንተ የሌላችሁበት እምነት ውስጥ ሆናችሁ ስለዛ እምነት አንዳንድ ነገር ሲነገር ምንም ጠባልላችኋል፣ ትቸገራላችሁ። እና ጀሀነም ዓለም ውስጥ እንደዚህ አይነት የመከራ ህይወት አለ ሲባል እኔ ማለት ነው ብነግራችሁ ከቁርአን ቁርአን የተቀበሉ ሰዎች አዎ። ምክንያቱም ምን የሚል አቋም አላቸው? እንላ ላ ይክልፉ ልሚዓድ ወመን አሕሰኑ ከአላህ የተሻለው መተናጋሪ የለም። የተናገረውን ቃል የሚያጥፉ መምላክ አይደለም። ቁርአን ላይ የተቀመጠው ነገር ሁሉ ቅያማ ቀን ይፈጸማል። ለምን? ቁርአንን ተቀብለዋል፣ አላህን በግፍ ተቀብለዋል ማለት ነው። ስለዚህ እንደዚህ አይነት አሰቃቂ ህይወት እውነተኛ መምላክ አለ እያለ እየዛተ ነው። ከዚህ ህይወት ለማምላት ፈጣሪ ፈልግ ነው ህይወት አዋጭነት ነው ብያምን ያለው ተማሊኡ ነቢናል ብጡን ይህችን ዛፍ በልተው ዘቁም የተባለችው ዛፍ በልተው ውላቸውን አይሞሉ ግን ይመገቡታል። ተሻሪቡን አለይህ ምን ልሐሚም በዛ በበሉት ዛፍ ላይ ደግሞ እየሰቀጠጣቸው ሲበሉት ሰውነቶቻቸውን እየጎረበጠ እየፋቀ ይወርዳል። በዛ ላይ ሆዳቸው አይሞላም፣ ስጋቸው አይጨምርም፣ ረሃባቸውን አያስታግስም፣ ጥማት ደግሞ ይለቀቅባቸዋል። በዛ ላይ ትኩሱ አይደፍበታል። አቤት ስቃይ! ኢና ሊላሂ ወኢና ኢለይሂ ራጂዑን። ፈሻሪቡን ይጠጣሉ አለ። ሹርበል ሂን የሂን አጠጣጥን ይጠጣሉ አለ። ፈሻሪቡን ሹርበል ኢብል ዕጣሽ የተጠማ ግመል የሚጠጣው አጠጣት ሹርበል ሂን ይባላል። ፈሻሪቡን ይጠጣሉ ሹርብ አልሂም። አብዱላህ ብን አባስ ሚላ አልሂሙ አልኢብል ይላል። ራሷ መጠበቃት ሂም ማለት ግመል ነው ይላል አብዱላህ ብን አባስ። አልዕጣሽ የተጠማ ግመል ሂም ይባላል። አለቲ ላ ተርዊ نداء يصيبها وقال ابو سعود انه سلط على اهل النار من الجوع ما يقترب الى اكل الزقوم الذي هو كلبه فاذا ملأ منه بطنهم وهو في غايه الحراره والمراره سلط عليه من العطش ما يضطرهم الى الشرب الحميم الذي يقطع امعاءهم ويشربون الشرب الهيم وهي الابل التي بها ሀያሁ ወሁወ ዳኡን ዩሲቡሃ ወተሽረቡ ወላ ተርቡ። ይህም ማለት አብዱላህ ብን አባስ ይህም ማለት ግመል ነች ይላል። ግን ወሁወ ልኢብል ለቲ ቢሃ አል ሀያ ብሏል። ሀያም ብሎ ማለት ወሁወ ዳኡን በሽታ ነው፣ የበሽታ አይነት ነው። ይህ የተባለ በሽታ አይነት ያለባቸው ግመሎች ውሃ ሲያገኙ በቃ በጉጉት ሄደው ግጥም አድርገው ነው የሚጠጡት። ግጥም አድርገው ማለት ነው። እነዚህ የጀሀነም ሰዎችም አስሓበ ሽማሎችም ዘቁምን በልተው አይጠግቡም፣ ወይም ደግሞ ዘቁምን በልተው እዚህ ጋር ይበላሉ ያለ ግን አፍራሽ መስሎ ተማሪውን የምትለው እንደ አፍራሽ ነበር የሰጠው። ተማሪውን ማለት ይበላሉ ብሎ ነው የፈሰረው። ምን ያህል ብጡን ዘቁም በልቶ ሆዶቻቸው ይበላሉ። በልተው ሲያበቁ ፈሻሪቡን አለይህ ሹርበ አለይህ ምን አልሐሚድ ትኩስ የሆነ ውሃ ይጠጡበታል። ፈሻሪቡን ይጠጣሉ ይህንን ትኩስ ውሃ ሹርበ አልሂም ይህ የሚባል የበሽታ አይነት አለ። ያ የበሽታ አይነት የተጠናወታቸው ግመሎች ውሃን በሚጠጡት ሁሉ ግሎሪ በሚጠጡት ሁሉ እጃንም ሰዎችም ውሃውን ሲያገኙ ተስገብበው ግጥም አድርገው ይጠጡታል። ትኩስ ነው፣ ያቃጥላል፣ በጣም የባለ ውሃ ነው። ሲጠጡት አንጀቶቻቸውን በጣጥሶ ከመቀመጣቸው እንዲያወጡ ያደርጋል ማለት ነው። ተግባባል። ሀላ ንዙሉሁ አላህ ይህ መቀመጫቸውና መስፈራቸው ነው አለ። የውም ዲን የቅያማ ቀን የሚሰፍሩበት የቅያማ ቀን የሚቀመጡበት የመከራ ህይወት ይኸው ነው። በቃ እጃንም ሰዎች የሚበሉ ዘቁም ነው፣ የሚጠጡት ሀቢብ ነው። እስቲ እዚህ ጋር ሹርበልህም ምን አለ መሰላቸው? ፈሻሪቡን አለይህ ምን አልሐሚድ በእርሱ ላይም ከፈላ ውሃ ጠጮች ናቸው። ፈሻሪቡን ሹርበልሂም የተጠሙ ግመሎች አጠጣት ብጤ ጠጮች ናቸው። ያው የተጠሙ ግመሎች ብሎ ነው ያስቀመጠው። እዚህ ጋር ግን አቡ ሰዑድ ምንድን ነው የሚለው? ሂም ማለት በሽታ አይነት ነው። የጥም በሽታ ጥም የተጠናወታቸው ግመሎች ልትሉ ትችላላችሁ። ሄዶ ሄዶ በጣም የተጠሙ ወይም ሂም የተባለ የበሽታ አይነት የተጠናወታቸው ግመሎች የሚጠጡትን አይነት አጠጣት የጀሀነም ሰዎች ትኩሱን ውሃ ተስገብግበው ይጠጡታል። ሲጠጡት የሚጠብቃቸው ምንድን ነው? አንጀቶቻቸውን ወይም ደግሞ ውስጣቸው ያለው የሰውነት ክፍል በጣጥሶ ማውረድ አቅም ያለው የሚያቃጥልን ውሃ ከጥማቸው የተነሳ ብድግ አድርገው ይጠጡታል። ሌላ ደግሞ ስቃይ ይጨምርባቸዋል ይላል። ሀዛ ንዙሉሁም ውድ ሀዚህ ዲያፈቱሁም ወከራመቱሁም የውመል ቂያማ የቂያማ ቀን የጀሀነም ሰዎች የሚስተናገዱት በዚህ መልኩ ነው። ወፊሂ ተሀኩም ብህም ይሄ እንግዲህ በጀሀነም ሰዎች ላይ ናፌዝ መላገጥም ይመስላል። የጀሀነም ሰዎች መስተንግዷቸው ሊጠብቃቸው ሀያት ይሄን ይመስላል ብሎ ከወዲሁ መግለጽ አንተ ያጠፋን ሰው በጣም መቀጣት ያለበትን ሰው አብሽር የሚጠብቅህ ድንዲ ያለ ነገር ነው ብለህ ቅጣቱ ስትነግረው ምን እያበረክ ነው? እያላገጥክበት እያፈስክበት ነው። አላህም ጀለ ወዓላ አስሓብ ሽማሎችን የግራ ጓድ ለመሆን አላህ እፈርድባቸውን ሰዎች በዚህ መልኩ ነው ቅያማ ቀን የማስተናግዳችሁ። ወየውላችሁ ከወዲሁ አቋም ቀይራችሁ እምነት ጥላ ውስጥ ገብታችሁ ፈጣሪያችሁን ፈልጋችሁ አግኝታችሁ ጥሩ ሰዎች ካልሆናችሁ አይቀርም ከሀምሳ ምናምን ዓመት በኋላ ትሞታላችሁ። ይጠብቃችሁ ነገር ግን ይኸው ነው ይላል። ይቀመርልን ንሕኑ ኸለቅናኩም ፈለውላ ቱሰድቁን ላይ አዲስ ሀሳብ ነው። ስለ ጀሀነም ሰዎች የዚህን ያህል ካወራን ደግሞ ትንሽ ወሰብሰብ ያሉ አሜን ትንሽ ወሰብሰብ ያሉ ቃላቶች አሉ። እናንተም እየጠየቃችሁ ደጋግመን በደንብ እንፈተዋለን በደንብ እንፈተዋለን። ለጊዜው የዚህን ቀን አፍንጫዬን በጣም እያያዘ የታገልኩ ነው ያስቀሯቸውና جعلنا الله وإياكم من الذين يستمعون إلى القول فيتبعون أحسنه وبالله التوفيق. والسلام عليكم ورحمة الله وبركاته. يعني جبتوا نظر كاملة منا غير الشارع فقية الشارع جبتوا تدقبوا تجمعوا حساب ألمي إذا جاءت لا إيه سنسى حساب التاكل وغلت وغلت سؤال المتنس نظر كاملة ولا عندما تشوفوا تجمعوا المتنس نظر كاملة تفضلوا إلى الله ما يكفي.